ከኢኮኖሚው ዓለም የአፍሪካ አገሮች በልግስና ከምዕራባውያን አገሮች ከሚያገኙት የእርዳታ ገንዘብ ይልቅ በአውሮፓና በአሜሪካ በመካከለኛው ምስራቅ በተለይም በኩዌትና በሳውዲ አረቢያ የሚኖሩ አፍሪካውያን ወደ የአገራቸው የሚልኩት ገንዘብ የተሻለ መሆኑን ጥራታዊ ምርምሮች በማያሻማ መንገድ አስቀምጠውታል። በውጭ አገር የሚኖሩ አፍሪካውያን በ2012 ዓ.ም ተመረጥ በጉርክሰራዊ ዘመን አቆጣጠር ማለቂያ ድረስ 350 ቢሊዮን የአሜሪካ ብር በህጋዊ መንገድ የላኩ ሲሆን የውጭ እርዳታ ሰጪዎች ከሚሰጡት 130 ቢሊዮን የአሜሪካ ብር ጋር ሲነጻጸር በሁለት እጥፍ ይበልጣል። በውጭ አገር የሚኖሩ ዜጎቻቸው ለውጭ ምንዛሬ የሚረዳትን ገንዘብ ተቋዳሽ ከሆኑት አገሮች መካከል አንዷ ኢትዮጵያውያን ናት። በዛሬው ዝግጅታችን በቅርቡ በሳውዲ አረቢያ ተፈናቅለው ወደ አገራቸው የተመለሱትን ዜጎች የሚልኩት ገንዘብ መቋረጥ የሚያስከትለውን የውጭ ምንዛሬ ጉዳት በመጠኑ እንዳስሳለን። በውጭ የሚኖሩ ኢትዮጵያውያን ወደ አገራቸው ቤተሰቦቻቸውን ለመርዳትም ሆነ የራሳቸውን የወደፊት ኑሮ ላይ መሰረት ለመጣል በህጋዊ መንገድ 1.5 ቢሊዮን የዩኤስ ዶላር በ2012 ዓ ም ማለትም በጎርጎርሳዊ ዘመን አቆጣጠር የገባ ሲሆን ይህ ገንዘብ በጓደኛና በተለያዩ መንገዶች የሚገባውን አያጠቃልልም። የዓለም ባንክ ባለፈው ዓመት ባወጣው መግለጫ በውጭ የሚኖሩ ኢትዮጵያውያን ወደ አገራቸው የላኩት ገንዘብ በ50 እጅ ማደጉን ሲገልጽ፣ የኢትዮጵያ ብሔራዊ ባንክ በበኩሉ ባለፈው ዓመት ባወጣው መግለጫ ህጋዊ በሆነ መንገድ በውጭ የሚኖሩ ኢትዮጵያውያን ወደ አገራቸው የላኩት ገንዘብ 1.5 ሚሊዮን መድረሱን ገልጾ ይህም ከጥቂት ዓመታት በፊት ይገባ ከነበረው 88 እጅ ከመቶ ማደጉን ይገልጻል። ይህንንም አስመልክቶ በዚህ ጉዳይ ላይ ማብራሪያ እንዲሰጡን የምጣኔ ሀብት ሙያተኛ እና በዚህ በብሪታንያ በአካባቢ ልማት ላይ ተሰማርተው በማገልገል ላይ የሚገኙትን አቶ በቀለ ተክሉ አነጋግሬያቸው ነበር። ውጭ አገር የሚኖሩት ወደ ኢትዮጵያን ገንዘብ በመላክ ለሀገራቸው መንግስት በውጭ የገንዘብ ምንዛሬ መጥቀማቸው ደግሞ የሚልኩት ገንዘብ ቤተሰቦቻቸውን መጥቀሙ ጥሩ ቢሆንም በመጀመሪያ ደረጃ አገራቸውን ለቀው ለምን ሊወጡ ቻሉ በማለት አቶ በቀለ ተኩል ላቀረቡላቸው ጥያቄ ሲገልጹ፣ ሰዎች ሀገራቸውን የሚለቁበት ያው የፖለቲካ ካለመመቸት ሌላ ማለት ነው። በኢኮኖሚው አኳያ ስራ በማጣት በችግር ምክንያት ነው በአብዛኛው ሰው እንትን የሚለው። በቤተሰብ ደረጃ ፖቨሪቲ ባለ ቁጥር ወይም የተሻለ ኑሮ ለማግኘት ሲል ወደ ውጭ ይወጣል ማለት ነው። ሰው በተለይ በአስቸጋሪ ሁኔታ ወደ ውጭ የሚወጡ ሰዎች ብዙዎቹ ተመችቷቸው አይደለም የሚወጡ፣ ያስቸግር ሁኔታ ነው የሚወጡት። የሚሆነው ደግሞ ያን ችግር ሁሉ ችለው የሚወጡት ያው አገሪቱ ውስጥ የስራ አጥነት ከፍተኛ በመሆኑ እና ችግር በመኖሩ ነው ማለት ነው። በውጭ አገር የሚኖሩ ኢትዮጵያውያን በስራ እጦትም ይሁን ወይም በፖለቲካ አገራቸውን ለቀው ቢወጡም በሚኖሩበት አገር ቢደላቸውም ባይደላቸው አቅማቸው በፈቀደው መሰረት ለቤተሰቦቻቸው ቢያንስ በአመት አንድ ወይም ሁለት ጊዜ ገንዘብ መላካቸው አይቀርም። ይህ ደግሞ ቤተሰቦቻቸውን ከችግር ከማለቀቁም በላይ ለሀገሪቱ ስለሚያስከትለው ጠቀሜታ አቶ በቀለ ተክሉ ሲያብራሩ፣ እንግዲህ አሁን እንደተባለው በኢትዮጵያም ሆነ በሌላ ቦታ ኢንተርናሽናል ከውጭ የሚመጣው እርዳታ ብዙ ድርሻ አለው። ግን አሁን ሬሚታንሱ ያንን እየበለጠው ያለበት ሁኔታ ነው ያለው። ስለዚህ አንድ በሀገር ደረጃ ይሄ እንደ ኢትዮጵያ ያሉት የውጭ ምንዛሬ እጥረት ባለባቸው ሀገሮች ኢትዮጵያን በጣም ይረዳታል በውጭ ምንዛሬ አኳያ። ሁለተኛ ደግሞ በሀገሪቱ ውስጥ እያንዳንዱ ሰው ለቤተሰቡ ሲልክ፣ እንግዲህ ኢትዮጵያ ውስጥ ለቤተሰብ ብቻ አይደለም ለአክስት ላጎት ሁሉ የማካፈል አለ። ይህን ስናይ ካለው ችግር የሚቀንስበት ሁኔታ አለ። በዚህ ላይ ደግሞ ወደ ውጭ የሄዱ ሰዎች ትንሽ እንደሆነ ገንዘብ አጠራቅሞ ወደ ሀገር የሚሄዱት ሌላ የስራ እድል የመፍጠር ኢንቨስትመንት ማለት ነው ሊሆንና ሊፈጥር ይችላል። ያ ደግሞ የስራ እድል ይፈጥራልና ስለዚህ ከብዙ አኳያ ነው ያ ጥቅሙ። ጠቀሜታው ከብዙ አኳያ መሆኑ ቢታወቅም በቅርቡ በብዙ መቶ ሺህ የሚቆጠሩ የኢትዮጵያ ዜጎች ከሳውዲ አረቢያ መባረራቸው ይታወቃል። እኒህ ወገኖች ከሳውዲ አረቢያ እስከሚፈናቀሉ ድረስ በማያሻማ መንገድ ወገኖቻቸውን ለመርዳት የሚልኩት ገንዘብ ቤተሰቦቻቸውንም ከመርዳት አልፎ ለኢትዮጵያ መንግስት ከፍተኛ የውጭ ምንዛሬ ምንጭ መሆኑ አያጠራጥርም። ታዲያ እኒህ በመቶ ሺህ የሚቆጠሩ ወገኖች ከሳውዲ አረቢያ ሲባረሩ መንግስት ያገኝ የነበረውን የውጭ ምንዛሬ ላይም ሆነ ይረዷቸው በነበሩ ቤተሰቦቻቸው ላይ ጉዳት ማስከተሉ አይቀርም። ስለዚህም ጉዳይ አቶ በቀለ ተክሉ እንደሚከተለው ይገልጹታል። ከውጭ የሚመጣው ገንዘብ ምንጮቹ በአብዛኛው ሲታይ በመጀመሪያ ደረጃ ካሉት ምንጮች ውስጥ ዩኤስ አሜሪካ፣ ቀጥሎ ደግሞ የገልፍ ኮርፖሬሽን ካውንስል ካንትሪስ ናት እና ሳውዲ አረቢያ አንዷ ዋናዋ የሆነችበት ማለት ነው። ያ ማለት ወደ ኢትዮጵያ ከሆነ ወደ ሌላው ሀገር የሚሄደው ገንዘብ ምንጭ ውስጥ ከፍተኛውን ድርሻ ከሚይዙት ሀገር አንዷ ሳውዲ አረቢያ ነው። ይሄ እንግዲህ ለኢትዮጵያም እውነት ነው ማለት ነው። አንድ ሰው እስከ $600 ማለት ከ14% የሚሆነው ላቅም የደረሰ ሰው በአማካይ 600 ያገኛል ብንል እንግዲህ አሁን 50,000 ኢትዮጵያኖች በዛ ሁኔታ ወደ ሀገራቸው ቢመለሱ ይሄንን ወደ ሀገር የሚገባውን ገንዘብ ወደ 30 ሚሊዮን ከዛ በላይ ባለፈ ሊቀንሰው ይችላል። ይሄ ደግሞ በሀገሪቱም ላይ ያለውን የውጭ ምንዛሬ ጫና ይኖራል፣ በሀገሪቱ ውስጥ ያለውን ድህነት ያስፋፋል፣ በሀገሪቱ ውስጥ ያለውን ራጥነት ይጨምራል። እንደው ከነዚህ ሰዎች ሊገኝ የሚችል የኢንቨስትመንት ኢንቨስትመንትን ይቀንሳል። ይህ ብቻ አይደለም፣ እነዚህ ሰዎች ደግሞ ሌላም በሰፊው ካየኑ ጥቅም አለው። ቤተሰብ ቢታመምባቸው ማሳከም ይችላሉ፣ መድኃኒት መግዛት ይችላሉ፣ ሌላ ነገር አለ። ያንንም ያም ሁሉ አሁን ግን እነሱ ራሳቸው ሌላም ጫና ሊሆኑ የሚችሉ ማለት ነው። ያችን ያለችው አንትን ልጅ የኢኮኖሚ የሴዝ የሌላ አንትን ይጫኑባታል፣ እንዲባባስ ያደርጉታል ማለት ነው። ስለዚህ ጉዳቱ እንጂ በቀላሉ የሚገመተው አይደለም። ምንም እንኳን እነሱ ተመችቷቸው የሚሰሩም ባይሆን በኢኮኖሚው አንጻር ወደ ኢትዮጵያ ላሉ ዘመዶቻቸውም ሆነ ለሀገሪቱ የሚያደርጉት አስተዋጽኦ በጣም በጣም በጣም ከፍተኛ ነው። ጉዳቱም ይህንኑ ያህል ነው። በተለይ ኢትዮጵያ ኢኮኖሚ በአሁኑ ሁኔታ የስራ እድል ፈጥሮ ለእነዚህ ሰዎች ስራ እድል ሊፈጥሮ የሚችልበት ሁኔታ የለም። ሀገሪቱ ውስጥ ያለው የስራ አጥ ቁጥር ራሱ በጣም ሰፊ ነው። ኢኮኖሚው እንደዚህ እንደሚወራለት ብዙ ሰው ቀጥሮ ብዙ ገቢ ኖሮ ያለበት ሁኔታ አይደለም ያለው። አቶ በቀለ እንግዲህ ችግሮችን በደንብ አስቀምጠዋቸዋል። ታዲያ በእርሶ ግምት አሁን ላሏቸው ችግሮች መፍትሄ ምንድን ነው? መንግስት የምጣኔ ሀብቱን ለማሳደግም ብሎም ዜጎቹ በስራ እጦት ከስደት ችግር እንዲድኑ ምን መደረግ አለበት? ኢኮኖሚ ጥሩ እድገት እንዲኖረው፣ ኢኮኖሚ ኢምፕሎይመንት እንዲፈጥር ጥሩ የተመቻቸ ኢኮኖሚ ሁኔታ መኖር አለበት። ይልቁን እንደ ኢትዮጵያ ባለው ሀገር ለምሳሌ መሬት ለውጭ ሰዎች ይሰጣል፣ በዛም ጨራሽ ገበሬዎችን ያፈናቅሏቸዋል። ይህ አንዳንድ ጊዜ ሰራተኞችን ራሱ ያባረራሉ። የበለጠ የስራቱን ቁጥር የሚጨምር ሁኔታ ነው ራሱ በፖለቲካው ኳያ እየተፈጸመ ያለው ማለት ነው ኢኮኖሚውን። ሁለተኛ ደግሞ ኢኮኖሚው በጣም ብቃት ያለው በአነስተኛ ዋጋ የሚያመርት በውጭም ገበያ ልኮ እቃ የሚወዳደር አይነት አይደለም። ምክንያቱም ይህ ሲሆን ግብዓቶች ማለት ሌበርም ካፒታልም ካለ ሌላ ተጽዕኖ ሲሰሩ ነው። ኢትዮጵያ ውስጥ አሁን ብንሄድ ትልቅ ኮራፕሽን አለ። ኮራፕሽን ራሱ ኮስት ይጨምራል። ኮስት ይጨምረ ማለት ኮምፒት የሚያደርጉ ማለት ኢፊሽንትም አይሆኑ። ሁለት ደግሞ ኢንቨስትመንት ወደዛው ይሄ በኮራፕሽን ወደሚገኘው ቦታ ብቻ ነው እንጂ ሊሄድ የሚችለው ኢምፕሎይመንት ፈጥሮ የራሱን እንትን የሚያመጣበትም ሁኔታ የለ ማለት ነው። ይህን ስናየው የኢትዮጵያ ኢኮኖሚ ያን ያህል የስራ እድል ለመፍጠር አቅሙ የለውም ማለት ነው።